انت تشي تشي تشي لالتو مشيها توقف. السلام عليكم. السلام عليكم. مرحبا. ما استيقن دمو الله يتجمر بدات. قال لك تقال اندي كرتا. لا ونثم الحمد لله مالتنا. وقال رجل عند قلسب دي على مؤمنون مؤمني هنا قلسب من آل فرعون كفرع هيسمع هنا دمس مطانيك سمع له سمع الأول قوشي. وقال رجل عند قلساب اللي هلا مؤمن مؤمنون مؤمنين من آل فرعون بيتسبوتش هنا مؤمن قلساب للزيارة يكتموا إيمانه أمنتون دبقوا أينور يالا كفرعون بيتسابوتش هنا كبدي ويم يفرعون يأقوتو ليج هنا قلساب من ديالة موسى اللي مقدل سياسيرو يموسى تكتاوتشن واندل بيوتشاتشن ليلا من المرمجاوتشن لما سياسيرو اقتلون ሰውን ትገላላችሁ እንዴ? አንየቁለ በማለቱ ብቻ ረቢ አላህ ጌታዬ አላህ ነው ስላለ ትገሉታላችሁ ወይ? ሌላ ወንጀል ምን ሰራ? ሰው አልገደለ። ትገሉ ታስባላችሁ? በእርግጥ እኮ መጥቶላችኋል። ቢል በይናት በተአምራት ይመጣላችሁ። መረጃ ይዞ ነው ይመጣላችሁ። ተአምር ይዞ መጥቶ ጌታዬ አላህ ነው ስላለ ብቻ ልትገሉት ታስባላችሁ ወይ አለ። ወእየኩ ካዲበን ይሄ ሙሳ ውሸተኛ ከው ከዚብሁ ውሸቱ በሱ ላይ ነው መጨረሻው። እዳው ችግር መከራ የሚያመጣው በራሱ ላይ ነው። ወእየኩ ሳዲቀን እውነተኛ የሆነ እንደሆነ ደግሞ ዩሲብኩም ያገኛችኋል ይነካችኋል ባዕዱ ለዚ ከዛኛው ከፊሉ ከቱ ይዕድኩም ከሚቀጥራችሁ ምን አልዓዛብ ማለት ነው። ኩፍርን ስትመርጡ ሐቅን ስታስተባብሉ አምላክ ሊቀጣችሁ እንደሚችል ሲነግራችሁ ከፊሉ ሊያገኛችሁና ሊነካችሁ ይችላል። ተው ተጠንቀቁ። ውሸታም ከሆነ ውሸቱ እሱ ላይ ነው የሚያጥረው ይዋረዳታል። እውነተኛ ግን ከሆነ እጅግ አደገኛ ነገር እፈራለሁ ተጠንቀቁ ሲል ያ ሙእሚን ግለሰብ ፊርዓውንና ግብረ አበሮቹ በተሰበሰቡበት ቦታ ይህን አቋሙን ገለጸ። ቀጥሎ ምን አለ? ኢንላላህ አላህ እኮ ላ የህዲ አይመራም መን ሁወ መን ሰውን ነው የማይመራው። ምን አይነት ሰው ሁወ? እሱ ሙስሪፉን ከዛብ። ሙስሪፍ ማለት ወሰን አላፊ ማለት ነው። ከዛብ ማለት ውሸታም ማለት ነው። ከሀቅ ውጪ ሁል ጊዜ ሐሰትን የሚናገር ከዛብ ማለት ሙፋዓላ ይባላል። ሙባረካል እውነት እየቀረበለት እውነትን አልቀበልም ብሎ ውሸታምነታቸውን ደግሞ በገሃድ የሚያንጸባርቁ ግለሰቦችን አላህ ቅኑ መንገድ አይመራም። ስለዚህ እባካችሁ ውሸትን ትተን ወሰን ማለፋችንን ትተን ጉዳዩን ቆም ብለው ብናስብበት ይሻላል ሲል ይሄ ግለሰብ ጥቆማ ሰጠ። አይል لا يوفق للهداية والإيمان من هو مسرف في الضلال وبالغ في الكذب على الله جل وعلا بتمت لاي وسلم يالف እንደዚሁም አላሁ ጀለ ወዓላ ላይ ውሸትን በገሃድ የሚዋሽ ግለሰብ አላህ ቅሩ መንገድ አይመራውም። ስለዚህ ባካችሁን ጉዳዩን ቁም ይሁት አትቸኩሉ ሲል ቋሚጤ ነገር ሰጣቸው። ኢማሙ ልፈኽር ምን ይላሉ? ወፊ ሃዛ ኢሻረቱን ኢላ ረፍዕ ሸእኒ ሙሳ ሊአና ላህ ሀዳሁ ወአየደሁ ቢልሙዕጂዛት አላሁ ለወዓላ እዚህ ረሱል መሆኑንም ብፊርዓውን ፊ አክሊ ሙሳ በተጨማሪ ደግሞ ተጠንቀቁ በተዘዋዋሪ መንገድ ፊርዓውን ይሄ ግለሰብ ማለት ነው ሙስሊፉን ከዛብ አላህ ቅኑ መንገድ አይመራም ወሰመላፊና ውሸታም የሆነ ግለሰብ ሲል ቁማ ሰጠ። ያቅ ማለ ቀጥሎ ይህ ወጣት ምናለ፣ ህዝቦቼ ሆይ ለኩም ዛሬ ቀን ንግስና ለእናንተ ነው። አልየውም ሂሪነ ፊ የበላይ ናችሁ። ጉዳዩ እንዲያ ምክሩም ቀጠል ምናለ፣ በእስራኤል ልጆች ላይ የበላይነትን ተቀዳጅታችሁ ምድር ላይ እናንተ ስር ሆነዋል። ቀርቀህርትሙሁም ወስተዕበትትሙሁም ልየው፣ ዛሬ ቀን ባሪያ አድርጋችሁ የተጠቀማችሁባቸው ነው። እነሱን አቸንፋችሁ ከእናንተ ስራ አድርጋችሁ እየተገለገላችሁባቸው ነው። ዛሬ ንግስና ለእናንተ ስለሆነ የበላይ ስለሆናችሁ፣ በመን የንሱሩና ማን ይረዳናል? ዛሬስ የበላይ ናችሁ። ዛሬስ በኒ እስራኤል ላይ የበላይነታችሁ ሱሩና ማን ነው የሚረዳን? አለ ምን ባእሲላህ ከአላህ ቅጣት እንጃአና የመጣን እንደሆነ አላህ ሊቀጣን አስቦ ቅጣቱን የላከብን እንደሆነ ከዚህ ይሰማል። ይሰማል። አዎ፣ ምልክት እየሰጣችሁ ኦ ኡስታዝ ይቆራረጣል። ዲዋይ አንዳንድ ይላል። አዎ፣ ኦኬ። እስከ ልቀጥል ደግ አቡ ያስሚን እንግዲህ ዱዓ እያደረግን እንቀጥል። እስቲ እሺ፣ ምን አለ ይሄ ግለሰብ? ያ ቀውም ህዝቦች ሆይ ለኩሙል ሙልክ ንግስና ለእናንተ ነው። አልየውም ዛሬ ቀን ዛሬ ዱንያ ላይ ንግስና በእናንተ ቁጥጥር ስር ነው ያለችው። ዛሂሪነ ፊል አርድ ምድር ገጽም ላይ የበላይ ሆናችኋል። በኒ እስራኤል አድርጋችሁ በባርነት ይጠቀማችሁባቸው ነው። ከነሱ የበላይ ሆናችሁ ምድር ገጽ ላይ ትገኛላችሁ። ይሄ ግን እስከ መቼ ይዘልቅ? ሚን ባእሲላሂ ከአላህ ቅጣት እንጃአና የመጣን እንደሆነ የአላህ ቅጣት ሲመጣን ከአላህ ቅጣት የሚረዳን የሚያስጥርን አካል መቱም ማ ዘከርትሁ ምን ቀትሊ ሙሳ ሐስመን ሊማደቲ አልፊትነቲ አጂብ። የዚህን ግለሰብ ሀሳብ የተለያዩ ግለሰቦች የሰጡትን ሀሳብ ካዳመጠ በኋላ ፊርዓውን ምን አለ? ቃለ ፊርዓውን እንደዚህ አለ ማ ኡሪኩም አላይላቸውም አለ። ኢላ ማ አራ እስካሁን ያየሁትን ነገር እንጂ ሌላ አዲስ ራእይ የለም እኔ ጋር አለ። በቃ ዘሩኒ አቅቱል ሙሳ፣ ሙሳ መገደል አለበት፣ ከምድር ገጽ መወገድ አለበት፣ ይሄ ነው የኔ ራእይ አለ። ላኡሪኩም ማ ኡሪኩም ሌላ አይዲያ ሌላ ሀሳብ ላሳያችሁ አልችልም። ኢላ ማ አራ እኔ የማየውን እንጂ ሌላ ሀሳብ ፍጹም ላመጣላችሁ አልችልም። በቃ እኔ ገደል ብያለው መገደል ነው ያለበት፣ የኔ ሀሳብ ነው ትክክል ሲል እሱን ሀሳብ ለማስፈጸም ረገጥ ያለ አቋም ወሰደ። ወማ አህዲኩም አለ አልመራችሁም ኢላ ሰቢል ረሻድ ወደ ቅኑ መንገድ እንጂ ሌላ አልመራችሁም። የምነግራችሁ የቅን መንገድን አስተሳሰብ ነው። እኔ የማየው ሀሳብ ነው ከማናችሁም የተሻለና ዋጋ ያለው አለ። እሰማለሁ እንዴ? ረብሻ መጣ። ኦኬ መርሐባ። ምን አለ? ፈመን የንሱሩና ሚን ባእሲላህ፣ ከአላህ ቅጣት ማን ነው የሚያድነን? እንጃአና የመጣን እንደሆነ ቃለ ፊርዓውን። ይህን ጊዜ ፊርዓውን ምን አለ? ማኡሪኩም አላየላችሁም አለ ኢላ ማ አራ፣ እኔ የማየውን ሀሳብ እንጂ እኔ የማየውን እይታ እንጂ ሌላን እይታ ተቀብዬ ማስተናገድ አልችልም፣ የኔ ሀሳብ ብቻ ነው የሚያዋጣዋል። ወማ አህዲኩም አልመራችሁም ኢላ ሰቢል ረሻድ፣ ወደ ቅኑ መንገድ እንጂ ሌላን አልመራችሁም። ስለዚህ የምለው ነገር ሁሉ ቅን ነው፣ መፈጸም አለበት አለ። ወቃለ ለዚ ያ ግለሰብ ደግሞ አለ ደገመና አመነ ያመነው ያ ቀውም አለ አረ ህዝቦቼ እኒ አኻፉ አለይኩም እኔ በእናንተ ላይ እፈራለሁ አለ ሚትለ የውሚ አልአሕዛብ ሚትለ የውሚ ቀንን አምሳያ እንዳይመጣ እፈራለሁ። የምን ቀን? አልአሕዛብ የጭፍራዎችን ቀን። የኑህ ህዝቦች አልፈዋል፣ የኑፍ ጭፍሮች አልፈዋል፣ የሷሌህ ጭፍሮች አልፈዋል፣ የዓድ ጭፍሮች አልፈዋል፣ የሉጥ ጭፍሮች አልፈዋል። በጣም በርካታ ጭፍሮች ነቢይ ተላክላቸው እምቢ ብለው ሲጠፉ ነው ያየ ነው። የእነሱ አይነት ቀን መጥቶ እንዳያጠፋን እፈራለሁ አለ። ምስለ ዳእቢ ቀውሚ ኑሕን ወዓዲ ወተውድ፣ ራሱ አመጣው ምስለ ዳእቢ ልምድን ይመስል ቀውሚ ኑሕን ወዓዲ ወተሙድ፣ የኑህ ህዝቦች፣ የዓድ ህዝቦች፣ የሰሙድ ህዝቦች፣ ህዝቦችን የሚመስል አይነት ልምድ ይመጣብናል ብዬ እፈራለሁ። የሰሙድ ህዝቦች ነቢዩላህ ሷሊህ ተላከ እምቢ አሉ ጠፉ። የኑህ ህዝቦች ኑህ ተላከ እምቢ አሉ ጠፉ። የነሱ አይነት ልምድ የጥፋት ልምድ እኛም ላይ ይከሰታል ብዬ እሰጋለሁ፣ ተጠንቀቁ አለ። هذا تفسير للاحزاب هي مثل يوم الاحزاب የጭፍሮችን ቀን እፈራላችኋለሁ ብሎ ነበር። እነዛ ጭፍሮች እነማን ናቸው? የኑህ ጭፍሮች፣ የሷሊህ ጭፍሮች፣ የዓድ ጭፍሮች ናቸው፣ የሁድ ጭፍሮች ማለት ነው። ስለዚህ የእነሱ አይነት ቀን መጥቶ እኛንም ለከባድ አደጋ እንዳያጋልጠን እንዳያጠፋን እፈራለሁ አለ። ወመላሁ አላህ ደግሞ አይደለም ዩሪዱ የሚፈልግ አይደለም ዙልመን ሊልዒባድ ባሮችን መበደል የሚፈልግ አምላክ አይደለም። እናንተ ግን በገዛ እጃችሁ ኩፍርን ስትመርጡ፣ በገዛ እጃችሁ ስታስተባብሉ ግን ቀደም ሲል ያለፉ አይነት ህዝቦችን ቅጣት መቅጣቱ አይቀሪ ነው። ይሄ ቀን ይመጣል ብዬ በጣም ፈራለሁና ባካችሁ ጉዳዩም ቆም ብለን እንየው አለ። ያቀው ወያቀው ማለት ህዝቦቼ ሆይ እኒ አኻፉ አለይኩም እኔ በእናንተ ላይ ፈራለሁ። የውም ተናድ ወልማዕና እኒ አኻፉ አለይኩም ምን ዛሊከ ልየውም ረሂብ የውም ረሐሽሪ አልአክበር ሀይቱ ዩናድ ልሙጅሪሙነ ቢልወይል ወስቡር። የውም ተናድ የመጠራሪያው ቀን ወይም የሚጠራበት ቀን፣ ምን ጥፋት የሚጠራበት ሙጅሪሞቹ ቅያማ ቀን ምን ይላሉ? የድዑ ስቡር አላለም? ጥፋትን ይጠራሉ። ጀሀነም ፊት ለፊት አለች፣ ጀነት ፊት ለፊት አለ። እነሱ የሚፈረድባቸው ነገር ሁሉ ገብቷቸዋል። ሁምታዙል የውም አዩሃል ሙጅሪሙን ተብለው ለብቻቸው ተገንጥለዋል። ወደ ጀሀነም እሳት ሊጣሉ ነገሮች ሁሉ ተመቻችተዋል። የዛ ቀን ወይ ጥፋቴ፣ ዋ መከራዬ፣ ዋ ስቃዬ እያሉ ጥሪ ያቀርባሉ። ስለዚህ ወያ ቀውም ህዝቦቼ ሆይ እኒ አኻፉ አለይኩም እኔ በእናንተ ላይ እፈራለሁ። የውመ ተናድ ጥሪን የምናሰማበት ሙጅሪሞቹ ጥሪ የሚያሰሙበት መራራና ከባድ ቀን አለ። ያን ከባድ ቀን እፈራላችኋለሁ አለ። ዳዓው ሁናሊከ ስቡራ ይላል። እዚያ ቦታ ላይ ጥፋትን ይጠራሉ ይላል። እዚያ ቦታ ላይ ጥፋትን ይጠራሉ አለ። ስለዚህ ቅያማ ቀን የጥፋት ማዕት የሚጠራበት ቀን ነው። የዚያን ቀን አደጋ እፈራላችኋለሁ አለ። ይሄ የውመ ተናድ ብሎ ማለት የውመ ትወሉነ የምትዞሩበት ቀን ነው። ሙድቢሪነ ጀርባ ሰጣችሁ ዞራችሁ የምትሄዱበት ቀን ነው። ትወሉነ ሙንሀዚሚን ምን ሀውሊ ዐዛቢ ጀሀነም ቃል ሙፈሲር ኢነ ልኩፋር ዑለማ ተፍሲር ይላሉ ኢዛ ሰሚዑ ዘፊረ ናር የጀሀነምን ድምፅ ሲሰሙ አድበሩ ሃሪቢን ጀርባቸውን ሰጥተው ፊታቸውን አዙረው መሸሽ ይፈልጋሉ። ፈላ የእቱነ ቀጥረን ምን አልአቅጣር ኢላ ወጀዱ አልመላኢካ። ከዛ በኋላ ፊታቸውን አዙረው ሲሄዱ ፊታቸውን አዙረው የሄዱበት አቅጣጫ መላኢካ ቆሞ ወደ ኋላ እንዲመለሱ ወደ ተዘጋጀላቸው ወደ ጀሀነም ሰዓት እንዲወሩ ደግሞ የሚያመቻቻቸው አካል ዳግም ወደ መጡበት ይመልሳቸዋል። የውመ ያ የውመ ተናድ ማለት ጥሪ የምናሰማበት ቀን፣ ሙጅሪሞቹ ጥሪ የሚያሰሙበት ቀን ብሎ ማለት የውም ቀን ነው። ምን አይነት ቀን? ትወሉነ የምትዞሩበት ቀን ነው። ሙድቢሪን ጀርባችሁን ሰጥታችሁ ዞራችሁ ጀሀነም ድምጿን ስትሰሙ ስታዩት ለመሸሽ የምትታገሉበት መራራ ቀን ነው። የዛችን መራራ ቀን አደጋ እፈራላችኋለሁ አለ። ቀጠል ነው፣ ምክሩን እየቀጠል ነው። ማለኩም ሚንላህ ማለኩም፣ ለእናንተ እኮ የላችሁ ሚንላህ ከአላህ ቅጣት ሚዓሲሚን ጠባቂ የላችሁ። አላህ እናንተን ሊቀጣ አስቦ በዛች መራራ ቀን ላይ ሊቀጣ አስቦ እርምጃ ሲወስድ ከዚህ ቅጣት የሚጠብቃችሁ አካል አታገኙም። ወመን ዩድሊላሁ አላህ ከመስመር ውጭ የሚያደርገው ሰው ማለሁ ሚን ሃድ፣ ለሱ የሚመራውና የሚያቀናው አንተ ሙሳ የሚነግራችሁን ቃል አንቀበልም ብላችሁ ኩፍርን መርጣችሁ እጥመት ዓለሙ ስትገቡ አላህ ይተዋችኋል በዛው በጥመት ሀያት ውስጥ። ስለዚህ በዚህ መልኩ አላህ ጥመት ሀያት ውስጥ የሚተወው ሰው ፈማ ለሁ ለሱ የለውም ምን ሀድ መሪና ወደ ቅኑ መንገድ ጎትቶ የሚያገባው ሰው የለም። ከዚህ በስተፊት ቢል በይናት በመረጃ ማለት ነው። ነቢዩላህ ዩሱፍ የተለያዩ መረጃዎችን ይዞ ቀደም ሲል መጥቶላችሁ ነበር። ፈማዚልቱም አልተወገዳችሁም፣ ፊሸኪን እጥርጣሬ ውስጥ ከመሆን እስከዛሬ ድረስ አልተወገዳችሁም። ሚማ ጃአኩም ብሂ እሱ ይዞላችሁ ከመጣው ነገር ከመጠራጠር ወደኋላ አላላችሁም። ፈለም ተዛሉ ሻኪን ፊ ሪሳለቲ ካፊሪነ ቢማ ጃአ ብሂ ምን እንዲላ ቃል ልሙፈሲሩን አልሙራዱ አባኡኩም ወኡሱሉኩም ማለት ነው። ወለቀድ ጃአኩም አሁን መከራቸው ይሄ ሙእሚን ግለሰብ እባካችሁ የመተናድ ፊታችሁን ጀርባችሁን ሰታችሁ ፊታችሁን አዙራችሁ የምትሄዱበት መራራ ቀን ነውና የዛን መራራ ቀን አደጋ እፈራላችኋለሁ። ስለዚህ ከወዲሁ ሙሳን ከመግደል ተቆጠቡ፣ ጉዳዩን አስቡበት እያለ ምክሩን ለገሰ። ከዛ በኋላ ከሙሳ አጀንዳ ወጣና ምን አለ? ወለቀድ ጃአኩም ዩሱፍ ዩሱፍ በእርግጥ እኮ ወደ እናንተ መጥቶ ነበረ። ሚን ቀብሉ ከዚህ በስተፊት ቢል በይናት ግልጽ ያሉ መረጃዎችን ይዞ መጥቶ ረሱል ነኝ ብሏችሁ ነበር። እናንተ ግን ፈማዘልቱም ያው መጥቶላችሁ ነበር ማለት የእናንተ አባቶቻችሁ አያቶቻችሁና ቅድመ አያቶቻችሁ ማለት ነው። ወደ አባቶቻችሁ ወደ ቅድመ አያቶቻችሁ ዩሱፍ መረጃ ይዞ መጥቶ ተአምራትን ይዞ መጥቶ ነብይ ነኝ ብሎ ግብጽ ምድር ላይ ረጅም ጊዜ አስተምሮ ሰብኮ ነበረ። የሚያሳዝነው ግን ፈማዚልቱም አልተወገዳችሁም፣ ፊሸኪን ጥርጣሬ ውስጥ ከመሆን ሚማ ጃአኩም ብሂ ዩሱፍ ይዞላችሁ የመጣውን ነገር አምኖ ከመቀበል ይልቅ ጥርጣሬ ውስጥ ከመሆን እስከ ዛሬ ድረስ አልተወገዳችሁም። ዛሬም ድረስ ነቢዩላህ ዩሱፍ ረሱል ነው አይደለም የሚለውን ነገር መቀበል አቅቷችሁ እየተንገዳገዳችሁ ነው። ሀታ ኢዛ ሀለክ ነቢዩላህ ዩሱፍ በሞተና ምድርን በለቀቀ ጊዜ ቁልቱም አላችሁ የእናንተ አባቶቻችሁና አያቶቻችሁ እንዲህ ብለዋል። ያው እነሱን እያናገረ ያለው አባቶቻችሁ ልክ እንደነሱ ቁጥሩ ነው። ለን የባዕተላሁ አላህ አይልክም ሚን ባዕድህ ረሱላ ከዩሱፍ በኋላ አንድም ረሱል አይልክም ብላችሁ አቋም ሁሉ ወስዳችሁ ነበረ። ከዛሊከ ልክ እንደዚሁ ይሄም ስተት ነው። ሀታ ኢዛ ማተ ቁልቱም አላ ሰቢል التشهي والتمني من غير حجة ولا برهان لن يأتي أحد يدعي الرسالة بعد يوسف لك يوسف سيموت بقى يمقلاقل أين السميتي ذاتشو يوسف بموتو تقلاقلو إني نبي نيالي بمواقت أكال كذبوا على عيمت أم بلاتشو يوسف نبي نتون رسول نتون مكبل أكتواتشو ستتقلو نبر لك سيموت اللاتشو تقلاقلو كذبوا على نبي نبلو يمت أكال አይኖርም ብላችሁ ሁሉ አቋም ሁሉ ስላችሁ ነበር ይሄ ማለት ደግሞ ቁልቱም ለኛ ባዓተ አላሁ ሚን ባዕዲሂ ረሱላ ማለት ዩሱፍን ረሱል ነው ብሎ ተቀበሉታል ማለት አይደለም ወለይ ሰሃዳ ተስዲቀን ለሪሳለት ዩሱፍ ከይፎ ማዛሉ ፊ ሸክ ሚንሁ እንዴ ቁርአኑ ራሱ ምን ይያለ ነው ፈማዝልቱም ፊ ሸክ አላር ዩሱፍን በተመለከተ ነብይነቱ ላይ ጥርጣሬ ውስጥ ናችሁ ስካሁን ከጥርጣሬ አልተወገዳችሁም ማለት ስለዚህ ሲሞት ነብዩ ላይ ዩሱፍ እንበለው ነበር ለይ ባዓተ አላሁ ሚን ባዕዲሂ ረሱላ ከዚህ በኋላ አላህ ረሱል አይልክም ሲሉ በቃ ይሄ ረሱል ነኝ እያለ እየመጣ ከስሜታቸው ጋር የሚጋጭ መምሪያ የሚያሰማቸው ግልሰብ ከመጥላታቸው ተነሳ እፎይ ተገላገለን ብለው እንጂ ዩሱፍ ነብይ ነበር ተቀብለናል እሱ መንገድ እንከተላለን ከዚህ በኋላ ግን ነብይ አይመጣም ብለው የነብዩ ላህ ዩሱፍ ነብይነት ተቀብሎ የተናገሩት ቃል አይደለም የነ ዩሱፍንም ቃል ዩሱፍንም ነብይነት ውድቅ ሲያደርጉ የኖሩ ሰዎች ናቸው ልክ ሲሞት ግን ተገላገል ከዚህም በኋላ ረሱልን ብሎ የሚመጣ አካል ፍጹም አይኖርም አንቀበልም አሉ ከዛሊከ አላህ ልክ እንደዚሁ እነዚህ ሰዎች ዩሱፍም ላይ ጥርጣሬ ነበራቸው ዩሱፍንም ነብይነት አልተቀበሉም ሙሳም ላይ እንደዚህ ጭንቀትና መከራ ውስጥ ገብቷል መስመር ሲተዋል ማለት ነው ከዛሊከ ልክ እንደዚህ ሆነ የሙሳ ህዝቦች ዩሱፍንም ሙሳንም አንቀበልም ብሎ ብዙ መከራ ውስጥ እንደገቡት ሁሉ ይድልላሁ አላህ ከመስመር ውጭ ያደርጋል ማን ሆ ሙስሪፍ ወሰን አላፊ ሆነን ግለሰብ ወርታብ ኡነትን እሚጥራጥር ኡነትን ላለመቀበል ከራሱ ጋር ትንቅንቅ ውስጥ የሚገባን ግለሰብና ሁሉ ጊዜ የመጣለትን حق አልቀበልም ብሎ ወሰን የሚያልፍን ግለሰብ አላሁ ጀለ ወዓላ ቅሩ መንገድ አይመራውም ያጠመዋል መስመር እንዲስት ያደርጋል ነዚህ ሙስሊፍና ሙርታብ አልበዛም ሙስሊፍና ሙርታብ የሚባሉት ለማናቸው ቁርአን ራሱ ይገልጽ አለዲና አለ እነዚያ ናቸው ዩጃዲሉን የሚከራከሩና የሚጨቃጨቁ في آيات الله بالله አንቀጾች ላይ ሊገይሪ ሱልጣንን ያለ ማስረጃ አታሁም የመጣላቸው ማስረጃ ሳይኖር الله جل وعلا ያወርዳቸው አንቀጾች ያካቸው ተአምራቶች አንቀበልም ብለው ሙግትና ክርክር ውስጥ የሚገቡ ናቸው እነማ ሙስሪፍና ሙርታ ሐቅን አንቀበልም ብለው ወሰን የሚያልፉ ሐቅን አንኑጥም ብለው ጥርጣሬና መከራ ውስጥ የሚገቡ ሰዎች ትልቁ መገለጫቸው ምንድነው ይጃዲሉነ ፊ አያቲላ አላሁም ካምላክ ዘንድ ምንም አይነት መረጃ ሳይመጣላቸው ዝም ብሎ በደም ነፍስ ያላህን አንቀጽ የሚማገቱና የሚከራከሩ ሰዎች ሙስሊፎች ናቸው እነዚህ ሰዎች አላህ በምንም መልኩ ወደ ትክክለኛ ጎዳና አይመራቸውም ከቡረ መቅተል ልክ ነኝ ከቡረ በጣም ከበደ መቅተን ከመጠላት በስተኩል አው ከመጠላት በስተኩል عند الله አላህ ዘንድ መጠላቱ በጣም ከበደ وعند الذين امنوا ان ذا يمنو ذوچ زند متطلاته بتام كبده منو جدالهم بغير برهان مرجا ساينوراچو كل غزي كفر بالبيتوچ الله ما نقبل ميالو سوچ الله املاك نو سيبالو مقبر كبدواچو مغتنا كركرست ميگو اوكي ምንም አይነት መረጃ ሳይኖራቸው ነው አላህ ጌታ አይደለም ብሎ የሚማገጡት የሚከራከሩት ስለዚህ ያለ መረጃ يختم الضلال يختم بالضلال على قلب كل متكبر عن الايمان ማለት كذلك لك እንደዚህ ሆ كحق ጋር ያለ መረጃ ሲማገጡ ሲከራከሩ የነበሩ ሰዎችን الله جل وعلا كما اسمه እንዳደረጋቸው ሁሉ يتبع الله አላህ ያትማል አላ ኩሊ ቀልቢን በየልቦና ላይ ሁሉ ምን አይነት ልቦና ሙተከብሪን ጀባር ኩራተኛና አምባገነን በሆኑ ልቦናዎች ላይ አላሁ ጀለ ወዓላ ማህተሙን ያደርጋል። قالوا ككراتنا كتئبيت ان نقبل بيلو اونت سي متالاچو اهونم ككراتنا كتئبيت تنستو حقنا نقبل بيلو اقوا مش نسج الله جل وعلا لبناچ ማህተምን ያደርግና ፊታቸውን ወደ እውነት እንዳያዞሩ ይዘጋዋል ማለት ነው። وقال فرعون فرعون እንዲህ አለ ይላል يا هامانو هامان ሆይ ابن لي ለኔ ገንባልኝ شرحن ህንፃን ገንባልኝ አለ። ተቀጥለው ደሞ ሁለት ሁለት ሰኪና ሁለት ሁለት ሰጠች። ኦኬ ተሰምቷል ግን መሪም እየተናገርሽ ከሆነ እየሰማሁሽ አይደለም። እሺ እሺ من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم كهيا سوستنا عندي ኦኬ ከ26 ሚላለ እንግዲህ ቀደም ሰር ከጀመረበት ይጀምር 26 وقال فرعون فرعونم آلا ذروني توني آلا اقتل موسى موسى لقدل توني آلا بقى وليدع ربه جتاونم يطارا يلمن اسكي كاني قطات لي كلكلو جتاون يطارا جتاون يلمن موسى اندي بلو بزي حقتله تاون بقى تغس يلقوال نيسو لغدل بلو لهزبوچو على معناتنا وليدع ربه جتاوم كاني قطات يكلاكلو يهون زند اسكي سونم يطرا چراش دبو سيدرق معناتنا يدرقنا ومچراشا سيدرس معناتنا اني على اني على اخاف افرالاچوالو اي يبدل دينكم هيمانتاچون اندايقير افرالاچوالو على او يظهر وين جلس اندايادرك افرالو في الارض بمدر الفساد طفاتن اندايسفافا مفرالاچوالو بلو على معناتنا فرعون وقال موسى موسى عمدمو ملس يتعو من على اوكي موسى ملس يتعو من على وقال موسى موسى مالا اني اني اكوا اني مال ازتو اتبقى اللو بربي بقيتا اتبقى اللو وربكم بنانتم قيتا اتبقى اللو بقيتا انا بنانتم بناتا قيتا اتبقى اللو من كل متكبرين ከሚክሮአራ ሁሉ ያአላህን አላህን ከመቀበል አላህን ከመገዛት ከሚክሮአራ ሁሉ በአላህ በሱ ይተበቃለው ላ ይኡሚኑ ከማያምንም ሰው በሱ በአላህ ይተበቃለው በየውም ሂሳብ በሂሳቡ ቀን በምንዳው ቀን በቂያም ቀን ከማያምን ሰው በአላህ ይተበቃለው ብሎ ሙሳ አለው ማለት ነው። በዛን ጊዜ ፍርአውን ያው እንግዲህ ግልጽ አርጎ በቃ እንቢ ብሎ ሲነሳ وقال رجل عند سو عالم مؤمن አማን የሆነ ሰው ከፍርአውን በሕሰብ ሆኖ من آل فرعون ከፍርአውን በሕሰብ ሆኖ አማን ነው ግን ኢማኑን ደብቋል يكتمو إيمانه ኢማኑን ደብቋል አማን ሆኖ ኢማኑን ደብቆ የደበቀ ሰው ምን አለ أتقتلون رجلا ሰውን ትገላ ወንድን ትገላ አንድን ሰው ትገላላችሁ እንዴ አንየቁ ለረቢ الله ጌታዬ አላህ ነው፣ ፈጣሪ አላህ ነው ያለን ሰው ትገላላችሁን? በእናንተ ላይ ያለፈው ድንበር የለም። በእናንተ ላይ የሰራ ወንጀል የለም። በእናንተ ላይ ምንም ያደረገ ወንጀል ሳይኖር ጌታዬ አላህ ያለን ሰው በማለቱ ብቻ ተገሉታላችሁን ብሎ ጠየቀ ማለት ነው። ወቀድ ጃአኩም በእርግጥ መጥቷችኋል ይሄ ሰው ብልበይናቲ በማስረጃ ሚን ረቢኩም ከጌታችሁ ዘንድ በማስረጃ ከጌታ ዘንድ ለመምጣቱ ማረጃውም ግልጽ የሆነ ነገር ይዞ የመጣ ሰው ከአላህ ዘንድ የሆነ ነገር ይዞ የመጣን ሰው ግልጽ በሆነ ማስረጃ የመጣን ሰው ትገላላችሁን ብሎ አላቸው ማለት ነው። በእርግጥ መጥቷችኋል ብልበይናቲ ሚን ረቢኩም ከጌታው ዘንድ ለመምጣቱ ግልጽ በሆነ ማስረጃ የመጣችሁን ሰው ትገላላችሁን ብሎ አላቸው ማለት ነው። ወኢን የኩ ካዚበን እሱ ውሸተኛ ከሆነ አለ ሙሳ ውሸተኛ ከሆነ ፈአለይ ከዚቡሁ የሚዋሸው የሚቀጥፈው ነገር በሱ በራሱ ነው በሱ ብቻ ነው የሚሆነው። ውሸተኛ ከሆነ በእናንተ ላይ አይደርስም ማለት ነው። በሱ እሱ ባደረገው ነገር እናንተ አትጠየቁም። እሱ ቢዋሽ እሱ ነው የሚቀጣው ብሎ አላቸው ማለት ነው። ወኢን የኩ ሳዲቀን እሱ ግን እውነተኛ ከሆነ ዩሲብኩም ይነካችኋል፣ ይደርስባችኋል። በአዱ ለዚ ያ ከፊሉ ይደርስባችኋል። የኢድኩም የሚያስፈራራችሁና የሚቀጥራችሁ ነገር ይደርስባችኋል ከፊሉ። ኢነላህ አላህ እኮ ላ የህዲ አይመራም። ትክክል ላይ እንዲያጀማ ان الله الله كو لا يهدي اي مرام ايا قنا من هو يهونن سو ايا قنا مسرفون وانجلن بمابزات دمبر يالفن سو اسراف يادرغن سو الله اي مرام كذاب وحتنياننا بعمص عمصن بعمصن بمصافات بالله لا بعمص دمبر يالفن سونا ውሸትን የሚያስፋ መንሆ የሆነን ሰው አላህ አይመራም። ሙስሪፉን ድንበር አላፊ ወሰን አላፊ የሆነን ሰው አላህ አይመራም። ከዛብ ውሸተኛንም ሰው በውሸቱም ድንበር አላፊን ሰው አላህ አይመራም። ኢነላህ ብተርክ ልሐቅ ወይቅባል ልባጥል ውሸትን በመንትን ሀቅን በመተው ወደ እውነት ወደ ውሸት በማዘንበል ወሰን ያለፈን ሰው አላህ እንግዲህ እንትን እናላህ አላህ እኮ ላ የህዲ አይመራም። መን ሁወ የሆነን ሰው ሙስሪፉን ወሰን አላፊ ድንበር አላፊ የሆነን ሰው አላህ አይመራም። ወሰን ያለፈው በምንድን ነው? ሀቅን በመተው ወደ ባጥል ወደ ውሸት በማዘንበል ድንበር ያለፈን ሰው አላህ አይመራም። ወሰን ያለፈን ሰው አላህ አይመራም። ከዛ ውሸተኛንም ሰው ውሸተኛ የሆነ በውሸቱ ማለት ነው በውሸቱ ድንበር አለፈ። ምን በማድረግ? ሀቅን በመተው ወደ ባጥል በማዘንበል ወሰን ያለፈን ሰው አላህ አይመራውም። አዎ አያ 8 ነው። አያ 8 ጨርስኩኝ እኮ ይደገም ነው። ኦኬ ያ ቀውሚ ህዝቦች ይሆናል ይሄ አማኝ የሆነው ሰው የፈርዖን ያጎቱ ልጅ አለው። የፈርዖን ቤተሰብ አለ ፈርዖን ተብሎ ተጠቅሷል። የፈርዖን ቤተሰብ ነው እንግዲህ ያጎቱ ልጅ የሆነው ሰውዬ አለ ያ ቀውም ህዝቦቼ ሆይ ለኩሙል ሙልኩ ዛሬ ንክስና ለናንተ ነው ለኩም ለናንተ ነው አልሙልኩ ንክስና አልየውም ዛሬ ዛሂሪነ ፊል አርድ በመስር ምድር ላይ ከፍ ብላችኋል። ህዝቦቼ ሆይ ለኩም ለእናንተ ነው አልሙልኩ ንግስና እስኪ ቆይ ያ ቀውም ለኩም ሱልጣን اليوم ظاهرين في ارض مصر ትክክል ነው ሜሩ አራራ ኢትኩም ሚን በኒ እስራኤል اليوم ذاري ظاهرين كف بلاچوال في الارض بمصر مدر لاي كف بلاچوال فمن ينصرنا اهون زاري حق نرقبلن بلاچوال انبي بلاچوال فمن ينصرنا ما نو ميردان كالله قطات لاي يا الله قطات بمطا غزي لاي ببني اسرائيلوچو بيروچوم لاي انغدي كف بلاچوال حقن كمقبلن انبي بلاچوال فمن ينصرنا ما نو ميردان مين باس الله كالله قطات اذ جاءنا يا الله قطات بمطا غزي ما نو ميردان ብሎ አለ ማለት ነው። ይሄ አማኙ ሰው ፈርዖኑም አለ ማ ኡሪኩም አላይላችሁም ኢላ ማ አራ በፊት ማየውን እንጂ ሌላ ማይላችሁ ነገር የለም ወማ አህዲኩም አልመራችሁም አላማላክትላችሁም ኢላ ሰቢል ረሻድ ትክክለኛው መንገድ እንጂ ሌላን መንገድም አላይላችሁም በመጀመሪያ ባልኩት ቃል እየቀጥላለው ነው እንግዲህ ሙሳ መገደ አለበት ብሎ ያመላከተ ነው ማለት ነው ከሱ እጪ ሌላን መንገድ አላይላችሁም ሌላ ሐሳብ አላይላችሁም ደሞ እኔ ማልመራችሁም ትክክለኛው መንገድ እንጂ ብሎ አለ ማለት ነው وقال الذين اننا وقال الذي امن يا وقال على الذي يا امن يا امنوا سوي على يا قوم حزبوك هو يا رسول اني اخاف عليكم اني بنان تلا يفرالو مثل يوم الاحزاب مثل امسايا يفرالو يوم الاحزاب يصفروچون قن عينت يفراللاچوالو بناتا بنان تلا የጭፍሮቹን ቀን አይነት ይፈራላችኋለሁ مثل دأب قوم نوح ጭኛል ታን አንገዳግዳኛለች ብራቾን መረም አደት ለምዳው ሂን የኖህ ህዝቦች ጭፍሮቹን አምሳያለም ድፈራላችኋለሁ ወዓድን የዓድ ህዝቦችንም አንአይነት ልምድ ፈራላችኋለሁ ወሰሙደ የሰሙድንም ወለዲነ ሚን ባዕድህም ከዛም በኋላ ያሉትን በመካዳቸው ተነሳ የመጣባቸው አይነት ጥፋት እንደዛ አይነት ጥፋት ፈራላችኋለሁ ወመላሁ አላህ አደለም ዩሪዱ የሚፈልግ አደለም ظلمًا بدلًا يميفلق أدلم للإباد لبارعوشو الله بدلًا يميفلق أدلم وما الله سبحانه وتعالى يريد ظلمًا للإباد فيؤذبهم بغير ذنب أذنبوه يا بارات أفوت فات يميكت أتشو يريد ظلمًا بدلًا يميفلق أدلم بارات أفوت فات يميكت أتشو يميفلق أملاك أدلم تعالى الله عن الظلم والنقص علوا كبيرا الله كقدره نغرنا كظلم كبدل يتراح يتراح جتانو ويا قومي حزبوتشي هو الاهون ايه سوي اسكتلو اني استاذ استاذ ابو لمد امسايا قومي نوحين ينوح ህዝቦችን አምሳያ ልምድ ወአድን ያዶችንም ወሰሙድ የሰሙዶችንም ህዝብ ናም ጨርሰው እንጂ ጨርሰውና ኡስታዝ ማይ ራሱ የተውነው ኡስታዝ ኮኔክሽኑ ስለሚቆራረጥበት አይደለ ጨርሰውና ከዛ በኋላ ኡስታዝን ተመልሰን ደሞ እንጠይቀዋለን እንትን ካለው ጊዜ ካለውና ኮኔክሽን ከቀው ከኑ ህዝቦች ከአድ ህዝቦችና ከሰሙድ ህዝቦች አው ለባሮቹ የሚበድል አምላክ አይደለም ምን ነው ጥንጠይቀው ወለዚነ ሚን ባዕድህም ከአድና ከኖህ ከሰሙድ ህዝቦች በኋላ የነበሩት ምን ባዲን ሲል ማን ነው እንዴ? ومن جاء بعدهم في الكفر نو كنسو بهالا بكفرنا بماستقبل يمطان سو كله انذينت لمد بنسو يدرسوا لمد يدرسباتوا عليه ميلون نو من بعدهم متلوان قال نو اني مطريقه فلكوت كذا بهالا يلوتنا يا استاذ كذا بهالا يا بماستقبلنا بكفر يمطوت نو انجلي ني جاي يتردوا ما نو اهون اوكي تكلكوا عم بدلونا قرسلننا كذا بهالا እንግዲህ 31 ነው ወያ ቀውም ህዝቦቼ ሆይ እኒ እኔ አኻፉ እፈራለሁ عليكم በእናንተ ላይ የውም ተናድ ከፊሉ ከፊሉን ከፊሉ ህዝብ ከፊሉን የሚጠራበትን የቂያማን ቀን እፈራላችኋለሁ የቂያም ቀን የውም ተናድ ማለት የቂያም ቀን ነው ከፊሉ ከፊሉን ስለሚጠራ ነው የመጠራሪያዋን ቀን ይፈራላችኋለሁ የውመት ወሉና ያ ቀን ደግሞ የምዞሩበት ቀን ነው ሙጅብሪና ጀርባ የውመት ወሉና የምዞሩበትን ቀን ሙጅብሪና ጀርባ ሰጣችሁ ማለኩም የለላችሁም ምን አላህ ካላህ ዘንድ ምን ዓሲምን የሚጠበቃችሁ يوم تولون ذاهبين هاربين بششت يمزورو بتنك انفر الله تشوالو ما لكم من الله من مانع يمنعكم تكلاكا يميكلاك الله تشو ردات يميردات تشو يدل لبتنك ان يعننك انفر الله تشوالو ومن يدلل الله الله يات اما موسو يهي دنبر بمالفو وسن بمالفو يتنسى بكفر بكهرة يتنسى الله يات اما موسو دمو فما له يلهم من هادين كنون منغر يمين مراو سو يلهم ولقد جاءكم برغت متواتشو نبرا برغت متواتشوال يوسف يوسف متواتشوال متواتشوال من قبلو كذيب فيت بقدم آياتو تشاتو بآياتو تشاتو بآياتو تشاتو يوسف متو نبرا بالبينات بما سرجا متوال فما زلتم التوجداتكم في شك كترطاري التوجداتكم مما جاءكم به بمطاعچو نجر يوسف بمطابت منجر بمطابت نجر كترطاري التوجداتكم نبر حتى اذا هلك اسكيمو درس እስኪሞት ድረስ ከጥርጣሬ አልተወገዳችሁም ነበር ከጥርጣሬና ከሸክ ከክህደትም አልተወገዳችሁም ነበር hatta idha halaka bamuta gize demo qultum alachu lan yeb'at allah yaw betirtaracho'na bekufracho attana kawqetlo kazza manaru qultum alachu lan yeb'at allah allah aylekum min ba'dihi kasu ka yusuf bohala rasulan malaktenya aylekum bilachu alachu bamuta gize demo በጥርጣሬ የነበራችሁ ወሞተ ጊዜ አጠናክራችሁ ቀጠላችሁ ሲሞቱም እናላችሁ ቁልቱም አላችሁ ለየብ አላሁ አላህ አይለከም ምን بعده ከሱ በኋላ ረሱላን ማተኛ አይለከም كذلك لك እንደዚሁ يدل الله الله ያጠማል ወይ يدل الله الله ያጠማዋል من هو يهونن سو مسرفون وسن الافي يهونن سو بوشته وسن الافي በውሸቱ ሀቅ እንትቶ ወደ ባጥል ያዘነበለን ሰው ሆዱን ለባጥል የሰጠን ሰው እንደዚህ ማድረጉ ወስነ ያለፈን ሰው አላህ አይመራም ሙርታብ የሚጠራጠር የሆነን ሰው ደግሞ በአላህ ዲንና በአላህ አንድነት የሚጠራጠር የሆነን ሰው አላህ አይመራም ማለት ነው ጨረስኩኝ መሰለኝ ያ ጀማ ሚከራከሩት في آيات الله بالله انقص مرتابنا مسرفين بالوث ما ናቸው الذين እነኛ ናቸው يجادلون የሚከራከሩት የሚሞግቱት ናቸው في آيات الله بالله انقص بالله تامرات بغير سلطان يا لما سرجا أبو ياسين عندنا من وين الخير؟ ይቅርታ ዋ ይሄን እኮ አልቀራንም። እዛ ሙርታ የሚልበት ነው የቆምነው። እኛም ተቀርተዋል እንዴ? ኖ እነዚህን አልተቀራም። እኛ የቆምነው ነገ የምንቀራው 35 ነው። ወቃለ ፍርዐውን ያ ሃማን እብኒ ሊ ሰርሐን ከሚለው ነው የምንጀምረው። እንደውም እሱን ጀምሮት ነበር። አቡ ያሲን አልሰማም መሰለኝ። ተቀርተዋል ኡስታዙና ማን ነው ኡስታዝ አቡ ያሲን ወሰን አላፊና ተጠራጣሪ የሚባሉት ማን ናቸው? አለዚነ እነኛ ናቸው። ዩጃድሉን የሚሞግቱ የሚከራከሩ ፊ አያትላህ በአላህ አንቀጽና በአላህ ታምራት ቢገይር ሱልጣንን ያለምንም መረጃ አታሁም የመጣቸው የሆነ እችኛንም ትንሽ አጠራጥራኝ ነበር። ቅድም ኡስታዝ አታሁም የምትለዋን ቃል ያ ጀማ ነገርኔ በጣም ከባድ ከመጥላት በስተኩል ያለ መሰለኝ። በስተኩል ከቡረ መቅተል ነው እሱ። ሌላ ምንድን ነው አንተ ምትለው? አታሁም የምትለው አንቃል ነው የፈለኩት። እሱን እኔ አምልጦኛል። አለዚነ ዩኻሲሙነ ፊ አያት ላህ ወሑጀጅህ ليدفعوها من غير أن يكون لديهم حجة مقبولة. الذين إننا ناتشو يجادلون من موقتوا في آيات الله بأ الله أنكز آية للاتشو አለዚነ እነኛ ናቸው ሙስሪፍና ሙርታብ ወሰነላፊና ተጠራጣሪ የሆኑት ማን ናቸው? አለዚነ እነኛ ናቸው ዩጃድሉን የሚሞግቱ የሚከራከሩ ፊ አያትላህ በአላህ አንቀጾች ቢገይር ሱልጣንን ያለ መረጃ አታሁም የመጣቸው የሆነ እነሱ ናቸው ሙስሪፍና ሙርታብ ማለት። ከቡረ መቅተን ከወንጀል በኩል ከፋ ዒንደላህ አላህ ዘንድ وعند الذين آمنوا إننا يأمروتم زند كونجل بكل كفة كبرة تلك مقتن كونجل بكل عند الله الله زند وعند الذين آمنوا إننا يأمروتم زند كذلك لكن دزيهم يتبع الله الله ياتمال على كل قلب በልብ ሁሉም ያተማል ሙተከብርን የምትኩራራ የሆነች ልብ የምትኩራራ አላህን ከመገዛት የምትኩራራ በአላህ አንድነት የሱን ዋህዳኛ ከመቀበል በምትኩራራ ልብ ሁሉም አላህ ያተማል። ጀባር አምባገነን በሆነችም ልብ ሁሉ አላህ ያተማል። ወላሁ አለም ዲዋይ ዲዋ ጀዛከላሁ ኸይር አላህ ወደ አላህ ይጨምርልህ። እንትን 32ኛ ምንድን ነው ያልከው? የኦማ እንትና ያልከውን ወያቆሚ እኒ አካፉ አለይኩም የኦማ ተናድ ያልከው ምንድን ነው? እንዴት ነው የተረጎምከው? ወያቆሚ ህዝቦቼ ወይ እኒ እኔ አካፉ እፈራላችኋለሁ አለይኩም በእናንተ ላይ የኦማ ተናድ የመጠራሪያዋን ቀን ከፊሉ የሚጠራበትን ቀን እፈራላችኋለሁ። ያ ቀን ማለት ቂያም ቀን ነው፣ ሌላ ቀን ሳይሆን የቂያም ቀን ራሱ ነው። ኡስታዝ ጥፋት የሚጠራበት ቀን መራራ ጥሪን የምናሰማበት ቀን ነው ብሏል ማለት ነው። ይህ ቦታ ጥፋት ይጠራሉ፣ ጥፋትን ራሱ ይጣራሉ የዛን ቀን ማለት ነው። አደጋ እና የዛን ቀን አደጋ እፈራላችኋለሁ እያለ ነው ማለት ነው። እዛን ቀን ያ ቂያም ቀን ሆኖ ግን ጥፋት ራሱ የሚጠራበት ቀን ጥሪን የምናሰበት ጥፋትን የምንጠራበት ቀን ነው ሲል እናንተ ካልከው ጋር እንዴት ነው? ቂያምን በቂያም ብቻ እንዝጋው ወይስ ጥፋት ለራሱ ይናገራል? ጥፋትን ራሱ ሰው ልጅ ጥፋትን የሚጠራበት ቀን ነው ወይ ጥፋትን? እኔ ይኸውልሽ አንድ ምረዳምጪ የእሱ ማለት ነው እኮ አንተ ከፊሉን የሚጠራበት ቀን ነው ያልከው አንተ አይደለ? እሱ ደግሞ ያለው የሚጠራበት ቀን ነው፣ ጥፋት የሚጠራበት ቀን ነው አለ። መራራ ይሄ መራራ ቀን ነው ጥሪን የምናሰማበት ማለት ይህ ቦታ ጥፋትን ይጣራሉ የሚጣሩበት ጊዜ ነው እና የዛን ጊዜ አደጋ ፈራላችኋለሁ እያለ ነው ያለን ኡስታዝ። ኦኬ ያማ ለመሆኑ አጠራጣሪ ነገር የለውም። ግን እኔ አሁን እዚህ ጋር እንትን ያልኩት ጥፋት ራሱ በራሱ የሚናገርበት ነው ወይስ ሰው ጥፋቱን የሚናዘዝበት የሚናገርበት ማለት ነው? አሁን ሰው ዝም ብሎ አይቀጣም። ጥፋቱን ለፍልፎ ተናግሮ ነው ማለት ነው። ኦኬ እና ጥፋቱን የሚናዘዝበት የሚናገርበት ቀን ነው ማለት ነው። ለራሱ ሳይፈልግ በግድ ማለት ነው። ከቁጥጥሩ ውጪ ነው ማለት ነው አይደል? ዲዋይ ያ ቀን ደግሞ ማለት የውመት ወሉን እኮ ነው የሚለው። የውመት ወሉን የምዞሩበት ቀን ነው። የውመት ተናድ የመጠራሪያው ቀን ማለት የውመት ወሉን የምዞሩበት ቀን ነው። ሙድብሪና የሸሻችሁ ሆናችሁ የምትሮጡበት የሆነ ቀን ነው። ማለኩም አሁን ግን ጾም ሽሩ? አዎ ጀዛከላ ምንድነው እሱ ገብቶኛል አሁን። እሺ ማለት ቂያምን ቀንን እናቋለውላችሁም ቃሉ ነው ያልተስማማልሽ የመጠራሪያው ቀን ማለት ነው። ይህ መጠራሪያውን ቀን አብደላ ኢብኑ አባስ ከፊላችሁ ከፊልን የሚጠራበት ቀን ለምሳሌ አስሐቡ አዕራፎች የጀነት ሰዎች የጀሃነሞች የጀነቶችን ብቻ ሰው አንዱ ለአንዱ ጥሪ የሚያቀርብበት ቀን ብለቶስ ነው። ይሄ ተፍሲር አለ። ሌላ ደግሞ የመተናድ ማለት ቅድም ብለናል የድዑ ስቡር ሰው ጥፋትን የሚጠራበት ቀን ነው። ዋ ጥፋቲ ዋ መከራ እያለ ጥፋትን የሚጠራበት ቀን ነው። ሌላ ከአላሁ ጀለ ወዓላ ጥሪ ይቀርባል፣ ከመላይካ ጥሪ ይቀርባል። ሙእሚኖች ራስ በራሳቸው በአንዳንድ ጉዳዮች ይነጋገራሉ፣ ይጠራራሉ። ሄዶ የቅያማ ዕለት የመጠራሪያ ቀን ነው ብላችሁ ያዙት። እኔ ያስኩ ሰፎት ተፋሲል ምንድን ነው ያለው? ሰዎች ጥፋታቸውን የሚጠሩበት መራራ ቀን ነው። ይህንን ጥፋትን የምትጠሩበት መራራውን ቀን እፈራላችኋለሁ፣ ተጠንቀቁ። ዛሬ የምትሰሩት ግፍ፣ ዛሬ የምትሰሩትን ወንጀል እያሰባችሁ ውዑታን የምታሰቡበት ጥሪን የምታቀርቡበት ሰው ቀን ነው እና ይሄ ቀን ለከባድ ችግር ከመጋለጣችሁ ፊት ተጠንቀቁ የሚል ነው የሙእሚኑ ግለሰብ ስጋቱን ይነግራቸው ያለው። ግልጽ ነኝ እና የውመተናድ አማርኛውን ከፈለጋችሁ የመጠራሪያው ቀን ከፊሉ ከፊሉ ሊጠራ ይችላል፣ ከፊሉ ጥፋቱ ሊጠራ ይችላል። ብዙ ተፍሲር መስጠት ይቻላል። ምናልባትም ተፍሲሮች ሸርሆች እጃችሁ ላይ ካሉ ምትዋቸው ብዙ ነገር ይነግሯቸዋል። እኔ ያው እንደዚህ ጭንቅላታችሁን ከመበት ነው የአስኳት ተፍሲር የምትሰጠኝን ተፍሲር ብቻ እያስቀመጥኩ የመሄድ ነገር ነው እየተከተልኩ ያለሁት እንጂ ብዙ ተፍሲር ማገላበጥ ይቻላል ነው ምለው። ግልጽ ነው ዲዋይ ሰማለው እንደኔ ያው ይስሙ ሰልባ ነው የዚህ ልጅ ንግግር ማለት ነው። እናንተ በምትሰሩት ጥፋት ማለት ነው የቂያማ ቀን ለቅጣት ወደ እሳት የምትጠሩበት ቀን ብለን ልንተርጉመው እንችልም። በዛ መንገድ እየውለ አሁን ልጁ ምን አረዳዳለው መሰለ፣ ቂያማ ቀን ማለት ሰዎች ዛሬ በሰሩት ግፍ መሰረት ውዑታን የሚያሰሙበት ጥሪን የሚያቀርቡበት ቀን ነው የሚል ሀሳብ አለው ማለት ነው ልጁ። ስለዚህ እቺ ውዑታን የምታሰሙባት ጥሪን የምታቀርቡበት ቀን አለ፣ የዛ ቀንን አደጋ እፈራላችኋለሁ የሚል ሴንስ ነው እንጂ ከፊላችሁ ከፊሉን የሚጠራበት ቀን አይመስለኝም። የሙእሚኑ ግለሰብ ቃል ማለት ነው። ግን ተፍሲሩ አለ፣ ብዙ ተፍሲር አለ። ወደ እሳት ለቅጣት በምትጠሩበት ቀን እሳ ወደ እሳት ማለት ነው። እምቢ ካላችሁ ወደ እሳት ላጠፋች ያስኬዳል እምልህ። የውመተናድ ማለት የጥሪው ቀን የምትጠራሩበት ቀን ነው አለ አይደል? አንዱ አሊም መጥቶ ሰው ጥፋቱ የሚጠራበት ቀን ነው ይልሃል። ሌላው ደግሞ ከፊሉ ከፊሉ የሚጠራበት ቀን ነው ይልሃል። አስሐብ አልአዕራፎች የጀነት ሰዎችን፣ የጀነቶች ደግሞ የጀሃነሞችን ምን ሆናችሁ ገባችሁ ብለው ጥሪ የሚያቀርቡበት ቀን፣ የጀነቶቹ ደግሞ የጀሃነሞቹ ደግሞ እባካችሁ ከምትጠጡት ከምትበሉት ነገር ጠርተው የሚለምኑበት ቀን፣ የጀሃነም ሰዎች መለከል መውትን የሚጠሩበት ቀን ገባ። የጥሪ ቀን ነው ብለህ ውሰደው ከፈለግ። ግን ምንድን ነው የሚጠሩት የሚለው እኔ ስፎት ተፋሲል የሰጠኝን ብትይዙልኝ ደስ የሚለኝ ሰው ጥፋቱን የሚጠራበት ቀን ነው። ዋ ሱቡራ የድዑ ሱቡራ ሱቡረን ከፊራ እኮ የሚለው በጣም ብዙ የጥፋት ማዕት ነው ሰው የሚጠራው፣ ወይ መቅራይ ወይ ምናምን እያለ የጥፋት ማዕት ስለሚጠላ ቃሉ ጥቅም ስለሆነ ማለት ነው። ግልጽ ነው? ግልጽ ነው? አንቀበልም ብለው የጥፋት እርምጃ የተወሰደባቸው በርካቶች አሉ። ስለዚህ እንደነሱ አይነት የጥፋት እርምጃ መውሰድ የቀድሞ ልምዳችንን እንደግማለን። እዚህ ጋር ከተጠቀሱት ነቢያቶች የነቢያት ህዝቦች በኋላ የመጡ በጥፋታቸው ሳቢያ አላሁ ጀለ ወላ ከምድር ገጽ ያስወገዳቸው የተለያዩ ህዝቦች አሉ። አንዳንድ ጊዜ በጥቅል ሊሆን ይችላል፣ በእኛም ዘመን እኮ አታጣም። ስለዚህ ሰዎች ኩፍርን፣ ተክዲብን፣ አመፅን፣ ወንጀልን፣ ዙልምን ሲመርጡ በተለያየ አጋጣሚ እዚህ ላይ ከተጠቀሱት ህዝቦች በኋላ የመጡ ህዝቦችን እንዳጠፋሁት ሁሉ አላህ ሲያጠፋ እንደኖረው እንደከረመው ሁሉ አሁንም እናንተ ላይ እንደዚህ አይነት ነገር ይከሰታል። እንዲህ አይነት የቅጣት ልምድ የቅጣት እርምጃ ሊወሰድባችሁ ይችላል ብዬ እፈራለሁ፣ እባካችሁ ተቆጠቡ እያለ ህዝቦቹን እየመከረ ነው። ግልጽ ነው እስታዝ? አቤት። ማና ያው አገረ ግን ሶሪ ኑህ አድ ሰሙድ ብሎ ተናግሯል። ግን ኑህ የኑህ ህዝብ ያልሆኑ የአድ እና የሰሙድ ያልሆኑት ግን ከፍርዖን በፊት ያሉት ነው አለ የሚያስይዘን። ሚን ባዕድ የሚለው ኑህ አድ ሰሙድ ያልሆኑ ግን ከፍርዖን በፊት ያሉት ህዝብ ማን ነው? ፍርዖን በፊት ያሉት ማለት ነው። ልክ እንደነዛውም ማለት ነው። አልሰማ። እሺ ይኸውልህ ምን አለ መሰለ ግለሰቡ ወቃለ ለዚ አመን፣ ያ ግለሰብ ያ ያመነው ግለሰብ እንዲህ አለ፣ ያቆብ እኒ አኻፉ አለይኩም ምስለ የውሚ ልአሕዛብ፣ ጭፍሮች የጠፉበት ቀን አለ፣ የእነሱን አይነት ቀን እፈራላችኋለሁ። ምስለ ዳእቢ ቀውሚ ኑሕን ወዓድን ወተሙድ፣ የኑህ የዓድና የተሙድ ህዝቦችን አምሳያ የቅጣት ልምድ ይፈጸሙባቸዋል ብዬ እፈራለሁ። ወለዚነ ሚን ባዕድህም፣ የነዚያንም ቀን አምሳያ ማለት ነው። ሚን ባዕድህም አሁን ከጠቀስናቸው የኑህ የዓድ የተሙድ ህዝቦች ከነሱ በኋላ የመጡ ህዝቦች የተለያየ የቅጣት እርምጃ ተወስዶባቸዋል። የእነሱንም አይነት የቅጣት እርምጃ ይወሰድባቸዋል ብዬ እፈራለሁ እና እባካችሁ ተጠንቀቁ ነው ያለው። ግልጽ ነው። ግልጽ ነው ወይ? ኦኬ። ሌላው ይኸውልህ የውም ተናድ የሚለውን እንደዚህ ጋ ምን አገኘው መሰላችሁ? የውም ልቅያመት ዩድዓ ኩሉ ኡናሲን ቢኢማሚሂም፣ እያንዳንዱ ሰው በመሪው አማካኝነት ጥሪ ይቀርባታል። ወዩናዲ ባዕዱሁም ባዕዳ፣ ከፊሉ ከፊሉ ሊጠራ ይችላል። ወዩናዲ አስሓቡ ልጀነት አስሓቡ ናር፣ የጀነት ጓዶች የጀሃነሙ ሊጠሩ ይችላሉ። ወአስሓቡ ናር አስሓቡ ልጀና፣ የጀሃነም ጓዶች የጀነቱ ሊጠሩ ይችላሉ። ወዩናዲ አስሓቡ ልአዕራም፣ ጀነትና ጀሃነም ውጭ ያሉ ሰዎች ደግሞ አሉ፣ አዕራፍ የምትባል ቦታ፣ እነሱ ሁሉ ጥሪ ያቀርባሉ። ወዩናዲ ቢሰዓደት ወሸካወቲ፣ ይሄ እድለኝነትና እድለቢስነትንም ጭምር አሁን የደዑ ሱቡራ እንዳለው እንዲህ አይነት ጥሪዎችም ይቀርባሉ። አላ እነ ፉላን ብኑ ፉላን ቀድ ሰዓድ ሰዓደትን ላይሽቃ ባዕድሃ አበዳ። አንዳንድ ጊዜ ደግሞ እገሌ እኮ እድለኛ ሆነ ከዚህ በኋላ እድለ ቢስነት አይገጥመውም የሚል ጥሪ ሁሉ ሊቀርብ ይችላል። አንዳንድ ደግሞ ገሌ እድለ ቢስ ሆነ ከዚህ በኋላ እድለኛ የመሆን ቻንሱ ተዘግቷል ሊባል ይችላል። وينادى حين يذبح الموت موت لم يتارد بسات لك يا مكان يتارد داقم موت سنة لما يتو بزاقا لجنة لجهنم سوج طريق الوان من يمين يا أهل الجنة خلودون فلا موت ويا أهل النار خلودون فلا موت يمين طريق الوان سلازي إلا أنت من توسل للمسلاتشو إلا تو طريق يميك أبباد كبارك النورات سلود كماشو تفاتوني ترى لجنة سوى ترى لجهنم سوى ترى لراس وراسا جن ترى رابو لجنة سوى راس وراسا جهنم سوى بچا يطريقا نو ሰዎች በተለያየ አጋጣሚ ህይወት ላይ የገጠማቸው ነገር ያነሱ የሚጠራሩበት ከመላእክቱም ጥሪ የሚቀርብበት ቀን ነው ብላችሁ ሰዱት ሰፊ ተፍሲር ነው ያለው አው ሷል በጣም ግልጽ ነው በጣም ግልጽ የሆነ እንትን ነው ግን እኔ በዚህ ላይ ሲጀስ ማለት ነው ምናልባት የመሰስ ለመጣ ነው እነዚህ ስለነልን እንችላለን ብዬ ለመናገር ፈልጊ ነው ለምሳሌ አላህ ሱብሃነሁ ወተዓላ ጀነት ውስጥ ባነው ሰዎችን ጥሪ ያደርግላቸዋል እናንተ ያው ሀይ ናችሁ ፈላተሙቱ አበዳ እናንተ ያው ዘላለም ነዋሪዎች ናችሁ ያው ከውስጥ አትወጡ እንደዚህ ያለኝ ነገር ኤንትሪ በዚህ ውስጥ ይከታል እና ከተው እንችላለን አው ጀነት ከገቡ በኋላ አው አው ጀነት ከገቡ በኋላ ነው እንግዲህ አላህ ሱብሃነሁ ወተዓላ ማን ነው ያው እትላይ ኦኬ አው